በማነው መረካው መተከለልህን ባላፊው መተካው አውቀትን ዳይባን ባውቅማ በያስኩ ሁሉ ዓለምን ትቼ አንተን ባተረፍኩ መሻቴን መልሰው አንተን መፈለግን ለኔሱ ብቻ ነው ህይወቴን ሚጠግን የልፋቴንማ ውጤቱን አየሁት ሀሳቤ ሞቶልን አንተ ነው ያጣሁት